ደርስ ነው ያላት የእሁድ እንትን ታቃላችሁ እናንተ አይደለም እሺ ምን ትመስላለች ዛሬ ደርሳችን እሁድ እስትንያት ምን ትመስላለች 165 100 እሺ እንትኑን እየፈለኩ ነው ቅርታ አድርጉልኝ እንሻአላህ እሺ እየተሰማሁ ነኝ አይደለም ወንድሞች እየተሰማሁ ነኝ طيب የዛሬ ደርሳችን በአንድ ምሳሌ ልስጣችሁ የሀበሻ ምግብ ቤት የሀበሻ ሬስቶራንት በሳውዲ አረቢያ ያለ ወላ በማንኛውም ቦታ ያለው የሀበሻ ምግብ ቤት ገባና ምሳ ትለዋለ ምንድነው የምትፈልገው ቀይ ወጥ አለ ዶሮ ወጥ አለ ክትፎ አለ አልጫ አለ ምን አለ ፓስታ ማኮሮኒ አለ ይልሃል አይደለም ከዚህ ሌላ ሌላ ምግብ አይነት አለ ምንድነው በየአይነቱ ይባላል እና እኛ እዚህ ሳውዲ አረቢያ ያለ ነው የሀበሻ ምግብ በየአይነቱ ካለ ምንድነው ከዛም ኦርጋናይዝ እንትን አድርጎ ያመጣልሃል እና እንትኑ ክትፎም አለው ቀይ ወጥም አለው ኹዳርም አለው ቬጅቴብልም አለው ሁሉ በየአይነቱ ይባላል ተግባባን ወንድሞች የዛሬ ምግባችን ደግሞ በየአይነቱ ከተውሂድ ከፍቅህም ከተፍሲርም ከሁሉ እንትኑ የተከማቸ በየአይነቱ የሚባል ደርሳለን እሺ እስቲ እንጀምር ምን ይላል ስለ ሰብር ይናገራል አላህ ስብሓነ ወተዓላ ስለ ሰብር ብዙ አያት ይናገራል በእንትኑ በቁርአን ሰብር እንዲያውም በቁርአን የወረደው ለምሳሌ ማንኛውም ጥሩ ስራ ከሰራ ለእያንዳንዱ ስራ አንድ አጅር ታገኛለህ ከዛ በኋላ ደግሞ በአስር ይባዛል በሰባት መቶ ይባዛል ያኔ እየተባዛ ይሄዳል የሰብር ግን እንደዚህ አይደለም የሰብር ኢነማ الصابرون يؤتون اجورهم بغير حساب على منهم حساب ዝም ብለህ አፍሰህ ነው የምትወስደው على كل حال الله ስለ ሰብር ምን አለ واستعينوا بالصبر والصلاه انت በጣም ከባድ حساب ጭንቀት ችግር ከደረሰብህ በሰላትና በሰብር ተረዳ ወይም ደግሞ በሰላት አርገህ ሁለት ረካዓ ስገድና አላህ ሱብሃነሁ ወተዓላ ፈረጅ ሊያመጣ ነው ወይም ሰብር ታረጋለህ ሰላት ትሰግዳለህ ነቢያችን ሰለላሁ ዐለይሂ ወሰለም የሚያሳዝን ነገር ከመጣ አላጡል ብድግ ብሎ ውዱ አርገው ሁለት ረካዓ ይሰግዱ ነበር ሰብር ደግሞ በጣም ትልቅ እንትን ነው እስተዒኑ ማለት ተረዱ እርዳታ ከፈለጋችሁ በሰብር ተረዱ ይላል ሌላ ደግሞ አላህ ሱብሃነሁ ወተዓላ ምን ይላል يا ايها الذين امنوا استعينوا بالصبر والصلاه ان الله مع الصابرين بل لا يا الله سبحانه وتعالى من يلال يا ايها الذين امنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون سلا صبر بزو ايات يناغرال تمام اشي اهون عند قصه لنغراچو نني سلا صبر كنيغا تكتاتلو قصاو ستسمو ይህ ወይኔ እኔ ብኖር ይህን ነገር ያደረኩት እኔ ብሆን ትላለህ ቅሳ አን ሰብር ቃል አልአሕነፍ አሕነፍ የሚባለው አንድ ሰሓቢ ነው አሕነፍ እብን ቀይስ ይህ ሰውየው ከሰሓባ ውስጥ 120 ሰሓባ ነበሩ ነቢያችን ሲሞቱ ከነዚህ 120 ሰሓባ አልአሕነፍ እብን ቀይስ የታወቀው በሰብር ነበር በሰብር እንደሱ ሰው አልነበረም እና ትዕግስት ማለት ነው ሰብር የታወቀ ሰሓቢ በሰብር አልአሕነፍ እብን ቀይስ ነበር ተመልከቱ ምን እንዳደረገ ሰውየው ግን ስለ አሕነፍ እብን ቀይስ ከመሄደ በፊት አንድ ነገር ትዝ አለኝ አንዱ በኢራቅ አንዱ ነበር አለ ድሮ ነው በሰይድና ዑመር ጊዜ ነው እና የፈለገውን ነገር አምጥተ ልታበሽቀው ልታናድደው ብትመኩር አይናደድም የፈለገውን ነገር ብታመጣ እና አይበሽቅም አይናደድም አያኮርፍም እንደዚህ ነበር ችሎታው አንድ ቀን ምን አሉት አንዱ አንድ ሰው እኮ አለ ጨርሰ የፈለገው ነገር ብታመጣለት አይናደድም አሉት እንዴ ሰው አይደለም እንዴ አለ ሰው ነው ግን እንደዚህ አይነት ችሎታ አለው አላህ ሰጠው ላ እኔ እንደሚናደድ አደርገዋለሁ አለ እሺ ሂድ መኮር አሉት አሁን ሰውየው ጁምዓ ነበር ነጭ ልብስ ቶብ يعني ቶብ አረቦች የሚለብሱ ነጭ ልብስና ነጭ ዑማ አድርጎ ጥሩ ልብስ ለብሶ ሸቶ አድርጎ ምናምን ገላውን ታጥቦ ከቤቱ ወደ ሰላተል ጁምዓ እየሄደ በጣም የሚያምርና ውበት ያለው ልብስ ነው የለበሰው ነጭ ሰውየው ሊያበሽቀው ስለፈለገና መጣና ብልቱን አውጥቶ ሸነበት እዛ በቃ እንደዚህ አድርጎ ልብሱ በሙሉ ሸነበት አበላሸው በሽንት ያበሽቀል አያበሽቅም ወንድሞች አሁን አንተ ብትሆን ሃኑታ አንዱ አንዱ አበጣ ያኒ ምን ሲኒ ሞልቶ ሽንት ልብስሽ ላይ ተፈሰው ምን ትያለሽ አንቺ ባረከላሁ ፊክ ትያታለሽ አትይም ትበሽቃለ ሁላችን እንበሽቃለን ሰውየው ግን ምን አለ ታውቃላችሁ አይ ባረከላሁ ፊክ አለው እኔ ራሴ ከቤት ስወጣ ይህ ልብስ ንጃሳ ተነጅሷል አልተነጀሰም የተጠራጠርኩ እኮ ነው የወጣሁ አሁን ጥርጣሬው ቆረጥክልኝ አለ አሁን خلاص ነጀስከውና ሄጄ መቀየር ነው አለ ምክንያቱም ስወጣ ልጁ ሸነበት አልሸነበትም እንዴ ሽንት የተበላሽ ጥራጥርኩ ነው የወጣሁ ስለዚህ አላህ ይባረክ ፊክ መጣ ጥራጥሬውን ቆረጥክብኝና አሁን ሄጄ ከመንገዱ ተበልሰው እንትና አደረገ ያኒ ልብሱን ቀየረ እንታ خلاص አራት ነጥብ አደረገ በዚህ ማን ይችላል አለህ والله ማን ይችላል አለህ ነገር እሺ ወደ احنف እንምጣ الاحنف ابن قيس بتقسطو يتاوق اسو عنده يا وندمو لجنو متانا شكوت الى عمي وجعا في بطني فنهرني عنده متانا منالو يا احنف ابن قيس قالو اني كوالي ሆዴን የቆረጠኝ ተቸገርኩ ስለዚህ ምንድነው ማረገው በሽታ በሆዴ በሽታ አለ አለው اذا نزل ከዛ በኋላ ምን አለው አህናፍ አንተ የወንድሜ ልጅ አለው اذا نزل بك شيء فلا تشكه الى مخلوق مثلك አንተ በሽታ ከመጣብህ ድህነት ከመጣብህ ችግር ከመጣ እንዳንተ ሰው ሄደህ እንደዚህ ሆኛ ትበል አለው لا يقدر على دفع مثله عن نفسه انت هده هدينا ممن جنزب عطاو دها هونكو منامن منام بله شجري متاكافلو اسو راسو اهون يورد بشجر بيورد بات مفتير ياغني بات هاي تشلم الله كلام اتقلت سلزي ولكن اشكو لمن ابتلاك به يا بشتاونا شجرو يورد به جيتا ودسو تقابله السن اما كرنجي ወደን የመጣ ወዴ ቀረጠኝ የምትለኝ ምን ላርገ ነው ይሄ ነገር እባከተው አለው እናም ምክንያቱም አንድ ሰው ያንተን በሽታ ሊያድነው የሚችል ሰው የለም አለ ቀጥሎ ምን አለው ያ ኢብኒ አኺ አለው የወንድሜ ልጅ ስማ አለው والله አለው እኔ احدى عيني هاتين عندك كهولت عيني عنده عنده عيني ما ابصر بها من 40 سنه ይህችን ቀኝ አይኔ እውር ሆነች ከአርባ ዓመት በፊት ነው አርባ ዓመት በዚህ በቀኝ አይኔ አላየም ተማም ወማ አኽበርቱም ረአቲ ቢዛሊከ ወላ አሐድ ምን አህሊ አበደን ሚስቴ እንኳን አታቅም አለ እንኳን ሌላ ሚስቴን እንኳን አታቅም አይኔ ጥሩ መሆኑን ብቻ ነው የምታውቀው ልጆቼ በሙሉ አይኔ ጥሩ መሆኑን ነው የሚያውቁ እኔ ግን የማየው አንድ አይን ብቻ ነው በአንድ አይን ግን እውር ነው አንድ አይኔ ለምን ነግራታለሁ ለምን ለሰው ነግራለሁ አላህ ነው የወሰደው خلاص الحمد لله بيه 40 አመት والله مستيما تاكمالي سبحان الله العظيم ما نتشلال هي ነገር ትንሽ እሾህ ብትወጋን ሄደን በቃ ከሰው ጋር ነው እንጨሆው እና ይገርማል ይገርማል በጣም ስለ ሰብር ታቃላችሁ አንተር አንተር የሚባለው ታላቁ በአረብ አገሮች የታወቀ ከሺ አመት የነበረው አልአንተር አንተራ يعني ጎበዝ ኃይለኛ ማለት ነው አንተራ አይደለም አልአንተራ የሚባል አንድ ትልቅ እንትን ነበር ማንም ሰው የማይችለው አሁን አንድ ሰው መጣና ጠየቀው يا انترا الو نعم مسر في شجاعتك وانت تغلب الرجال مندنو يا انت دفرت يا انت جننت مستيرو مندنو مانم سو متو اشنفهم كل غزي انداشنفك نو مستيرو مندنو بلو نغرو فقال انترا تملكتو ملس انترا منالو بغلبت انداي مسله بودي بيلدين اندزي انداي مسله ወይም በቁመቴ እንዳይመስልህ ወይም በውፍረቴ እንዳይመስልህ አለው ጠይ ምንድነው يقول ضع اصبعك في فمي وخذ اصبعي في فمك ይሄን መልስልም ይመልስልህ አለ ጣትህ ጥርሴ ውስጥ አስገባው የኔ ጣት ደግሞ አንተ ጥር አንተ ጥርስ ላስገባውና ንከሰኝ ልነክስህ አለው እሺ አለና ያ ሰውዬ በአንተራ አፍ አስገባው ጣቱ انترا دمو بزا افاس جباونا هلتم اندو اندو نكسال طيب وعض كل واحد منهما ايان هلتاتشو بلاتشو قوة يا يون دمون تاتي ينكسنو فصاح الرجل يا سويو تاياكيو ولي مكنياتم انترا نكسو هذا اللف يا دمو انترا نينكسنو فصاح الرجل من الألم ولم يصبر صبر على درقمنا ولي فاخرج له عنترا اصبعه كذا سيال سيچو اجن لققلت معناتنو وقال عنترا بهذا غلبت الابطال بزهنو سنت جغنوچ ياشنفوت بزهنو مندنو بزي بصبر نو ولي فلقو النجر بمتا اني بصبر نو مكتو بصبر نو مقبلو سلازي انت اجن سنكسه and second nkwan sabra ata ene gin yenekeskeñ zimmalku yamamte lakin sabra darrku ale subhanallah inna yih neger yihin tarik yesema sow min ale le gwadenyaw min alaw stina alaw ante ejje betirsi yasgeba ene demo ejje betirsi lasgebanna hulettachin nekakasalaw yani tolo bulo uwa argo ir yale yalekese teshenfewa alale እሺ አለ ትችላለህ እችላለሁ አንተስ ትችላለህ ኦ እችላለሁ ሁለታቸው አንዱ በአንዱን ጥርስ ጣታቸው አስገቡ ያይነክሳል ያይነክሳል ያይነክሳል ያይነክሳል ያኒ የፊታቸው ስር እስከሚገተር ሰብር ሰብር ሰብር አደረጉና መጨረሻ አንዱ አልቻለምና ኡ አለ ከነጋላቸው ወንድሞች ኡ አለና ለቀሰ ሰውየው ያ ሁለተኛ ምን አለው والله ያለው ኡ ብለህ አሁን ባትልነሮ አንዲት ሰከንድ ቀርቶ ነበር እኔ ውላል ልል ልጮህ ትንሽ ሰከንድ ቀርቶኝ ነበር ግን ቀደምከኝ ተሸነፍካለሁ አንድ ሰከንድ ብትቆይ ኖሮ እቀድመህ ነበር ኡ ብዬ በቃ እቀድመህ ነበርና አንተ ተሸነፈ ነበር ላኪን ቀደምከኝ አለው ገባችሁ ወንድሞች ይሄን ታሪክ ገባችሁ نعم والله ስለዚህ ያው ትንሽ ሰብር አለማረግ ብዙ ነገር ያልፈብሃል بصبر والله ترارا تفرسله بصبر يعني ما شاء الله اربج بتكوس يعني تقاوم عليه بصبر كل نجر لدرج خلال معناته ايه عندኛو ነው እንግዲህ ከዛም ከዛም ምለው ነው طيب ወደ ሌላ ላስገባችሁ ወንድሞች هم الاخره عند سو حسابو ጭንቀቱ يعني ሁሉ ጊዜ የሚያስብበት የአኺራ ነገር ከሆነ ያ ዱንያ ነገር አላህ ሱብሃነ ተዓላ ያስተካክለታል لكن همو غمو حسابو ጭንቀቱ ያ ዱንያ ብቻ ከሆነ ደሞ በአዱንያ አያርፍም እንደ ተጨነቀ እንደዚህ ነው የሚኖረው የአኺራ ግን አጥፍቷል እሺ حسابو ገብታችኋል ወንድሞች አንድ ሰው አለ ሐሳቡ በሙሉ ጭንቀቱ የሚያስበውና በጣም ትን የሚቸገረው የአኺራ ጉዳይ ነው የሚያሳስበው ይሄ ነገር አሉ አላህ ሱብሃነ ተዓላ የአኺራ ነገር አስተካክሎ የዱንያ ነገር ደግሞ ያስተካክለታል አሉ ላኪን ጭንቀቱ ሐሙ ሐሳቡ ያዱንያ ነገር ቤት ገንዘብ አገኘሁ ፎቅ መቼ ሰራሁ መኪና መቼ ገዛሁ ምናምን ይሄን ሐሳብ ካለው ደሞ መጀመሪያ ባዱንያ አይቀናው ሁሉ ጊዜ ደሃ ሆኖ ነው የሚኖረው ሁለተኛ አኺራ ደሞ ይጠፋል አለ يقول من اصبح والاخره همه جمع الله شمله وجعل غناه في قلبه يسو حبت بلبو يرجلتا لاخره بتشا كسبه لبو حبتام هونال واتته الدنيا راغمه يعني الدنيا دمو افنچا بمريت لا يغتتچ الدنيا تمطالچ لسو ومن اصبح والدنيا همه لكن الدنيا بتشا كون حسابو بمن هبتم هونكو بمن جنزب سبسبكو منامن منام كونه فرق الله عليه شمله بقى لبنا امورو بتنتنتن يادرغونا بحساب بچنقت بقى سارس كم يهون درس يونال وجعل فقره بين عينيه بهولت عينو محكل دهنته ازاي اسقمط قال اللهنا يفلغون جنزب بياغي بينانين يلنين የፈለገውን ጸጋ ቢሰጠው አላህ Subhanahu Wa Ta'ala ሀብት ቢሰጠው ነምን ያኔ ጤና ቢሰጠው ግን አይለኝም ምናምን እሚል ያደርገዋል እሺ ወለም ያቲሂ ሚነ ዱንያ ኢላ ማ ከተበሁ አላህ ለሁ ደሞ የለፋ ቢለፋ አላህ የከተበለት ብቻ ነው የሚመጣው طيب አሁን ይሄን አርእስት በማድረግ በጣም የሚገርም ነገር ቀስ አለ ነግራችሁ ነኝ تقول مرأة አንዲት ሴቶች ይህን ነገር በደንብ ስሙት በል ወንዶች በደንብ ስሙት اعتادت الا تفوت الا تفوت صلاه الفجر ይህች ሴት صلاه الفجر አሳልፋ አታቀም ሁሉ ጊዜ ለስንት አመት صلاه الفجر እንግዲህ አንድ ሰው صلاه الفجر ካላለፈበት ሌላ صلاه ማን እንዴት ይልፍበታል ስለዚህ صلاه الفجر አሳልፋ አታቀም ይህች ሴት وذات يوم فاتتها الصلاة رغما عنها تجدى انقلف وسدباتنا صلاة الفجر اسلفت عندك شعرت بحرقة لبوا تقاتلي تنددت ازنت صلاة الفجر سلالفبات تألمت يعني بتقام تسقعيت اعتصرها الهم حساب چنقت بتش هونج تمام كذا بحالا من عليه قررت الزاقزي بكا شيطانا لما بشك سونتوان لما قدات بلا انديت فجر تسال فيالش بلا لسونتوان منا درقج سونتوان لتكات أفلقجنا عزمت على ملازمة سجادتها طوال اليوم فجر هذا اللي ميال لفبات تنساج ودو أدرقج صلاة الفجر سجدت حيا أردت ساعة سكماتا سكنقي فجر በስጃድዋ ሆና ዱዓ ታረጋለች ታለቅሳለች ሰግዳለች ተስቢህ ታረጋለች ታለቅሳለች ዱዓ ታረጋለች ከስጃድዋ በቃ ሳትለቅ ቀኑን በሙሉ ቆየች ማለት ነው አሁን ባልዋ እዛ ስጃድ ትተዋት ፈጅር ከሰገደች በኋላ እዛ ስጃዳ እዛ ትተዋት ወደ ስራ ሄደ ذهب زوجها الى العمل وراءها عاكفة في الصلاة نبسلت تواتني هدي شي وبعد عودته كانت لا تزال في مكانها ظهور سمتا سيتوا بزا سجاد هنا يلقسج يسجدج بقى زور مالت امبيالچو ذاك تبكي تتضرع ود الله اجوان يزرقاج بتام تلقسالچ اهون ظهور متانا በቃ መሳውን በልቶ እንደዚህ ቀይሉላ የምትባላለች 10 ደቂቃ 15 ደቂቃ ነቢያችን ይተኙ ነበር ቀን እና ሄደና ሰውየው ተኛና ተነሳ وبعد استيقاظه كانت زوجته في مكانها እንደገና ሚስቱ እዛ ስጃዳ እየሰገደች ያለቀሰች ደሞ አገኛት طيب በጣም ትፈራለችና ለአላህ اللهم ያለች ነች أهن عاد إليها بعد صلاة المغرب كصلاة المغرب دم متملسة وانطلق مباشرة إليها كتا قبته ودسوا قبه تمام يقبلها ويضمها ከፍ አድርጎ እንዲስማት ምናምን በቃ እንዴት ነሽ ምናምን ሲላት وهو يهتف ከዛ መቅሪብ ነው የመጣ ተመልከቱ ወንድሞች ከፈጅር ጀምሮ እስከ መቅሪብ ድረስ ከስጃድዋ ሳትለቅ ታለቅሳለች ሰግዳለች እንደዚህ ሲያያት መቅሪብ ሲመጣ በስጃድዋ ሲያገኛት ሩዕብ ገባው በልቡ ፍራቻ ገባው በጣም ተንቀጠቀጠና ሳም አርጎ ምን አላት والله لن اعود اليها والله لن اعود اليها انت اسوا فجر سلالفبات نو يمتالقسو نا دعاء يمتارغو اسو ود ليلى ترغمو نا يلب نجر وطا مناله اني مستي حالات والله كهم بوحالا ود السوال هدم كهم بوحالا الملسات الملسات الهدم كهم بوحالا الفلغاتم يلال سيتوا تغرمج مندنو ميلو عليك كان زوجها يهباليو قد خطب امرأة أخرى إن ليلا سيت لما قبات بزاك أن ليا قباتنا نكح ليا سرو تبلو نبر لكن مستو كسجاد سجاد هنا ستارك سنة دعا ستارك أنهم بمنسيات لنينو كدعا متارقو يرقمت شنو فرى الله بدو برعب أسقبانا السؤال على وكتشم هنا قر والله الفلقاتم على قباتم ወደ ሷል ሄድን ብሎ ጮህና አቀፎ ሲስማት ሚስቱ ተደነቀች وفي ذلك اليوم كان ينوي عقد قرانها بها وحين راى حرقه زوجته ሚስቱ በጣም ስትቃጠልና ስታለቅስ ሲያያት التي لم يدري ما سببها ለምን እንደ እንደምትቃጠል አላወቀም ለከሷ ሰላት አለፈባት ነው እሱ ግን ምንድነው እንግዲህ ሌላ ሴት ማግባቴ ስላወቀች لا الله دعاء يدرجش يرجمش نبلو بلبو لاي بتعم فرشا جبابتنا ظن أنها تتحسر على قرب زواجها عليها فرق قلبه لبو بتعم تركسنا وحلف مالي والله أنا لا أتزوج عليك بعد اليوم حتى أموت أهون يجي لاجبات يفلكوا تزارع نكح لي لاسر نبر توكوت بقى يانچن هزن يانچن تن سلايو توكوات كهم بوهالا اسكمو موت عند سيتا على قبا مالي لجتو اتاكم اسوا يا صلات نبر يمياس لكسات لكن الله سبحانه وتعالى اخيرا سلت اللبتش اخيرا حسابوا باخيرا بچا سلهوني يا الدنيا نقر اسوا ساتتسب استكاكل اللات مستسا قبا عبرو اسكالموتاتشو ቆዩ ማለት ነው የጀማ ይሄ ነገር የተከሰተው ተአምር እኮ ነው والله ልጅቷ እኮ አታቀም ካሁን በኋላ አግብቶ ብታቆ እኮ ትል ነበር ገና ሳይመጣ ወሬው ሳትሰማ ግን አላህ በሩን ዘጋላት ማለት ነው سبحان الله አንድ ነገር ልንገራችሁ ወንድሞች በኢትዮጵያ የተገኘ ነገር በኢትዮጵያ በአንድ ገጠር ነው አንድ ገበሬ ነው በሩ እንትኑ በሬውን ተሰረቀበት በሬው በሬ ነበረው ጥሩ በሬና ሰረቁበት ሌቦች መጥተው ሰረቁበትና አዘነ ገበሬው በጣም አዘነና አራት አምስት ቀን አለፈ ተስፋ ቆረጠ አሁን እንግዲህ በገጠር በሬ ማለት ሀብት ነው ንብረት ነው አሁን በመስጊድ ገባና አንድ ሼህ መስጊድ ሆኖ ዒልሚ ሰጥ ነበር ሰዎቹ መስጊድ ሙልት ብሎ እዛ ዒልሚ يسمو نبر يشيخون علم سويو إذا علمي يسمى يتسبب السوت بذا بعلمي يتسبب السوت مهكل نوستي اللو أهون أنك الشوس لي سايوك اندزي على منم سميت اندزي من ألالو أنت نهالو لا الله كونو أنت نهالو أنت نهالو بري وستكو أنت نهالو أباك بري نملس اللين لا الله كونو يا ربي أنت نو بري وستكو ማን ይወስደዋል እንግዲህ አንተ በትፈልግ ኖሮ በሬ አይጠፋም ነበር አንተ ነህ አሉ አንተ ነህ አሉ በሬ ወሰድከው አንተ ነህ አሉ አለና አሁን በሬው የሰረቀው እዛ ቁጭ ብሎ ነበርና ብድግ አለና አው እኔ ነኝ በሬ ወሰድኩት ይቅርታ አርግልኝ ይቅርታ አርግልኝ አለና ተነሳ ሼኹ ምንድነው አለ እኔ በሬ የሰረቁት እኔ ነው እንዴ ምንድነው ምትለዋለው እኔማ ለአላህ ነው እንደዚህ አልኩት አለ አንተ ነሃሉ አንተ ነሃሉ ያ ለአላህ ነው አላህ ደግሞ ግልብጥ አርጎ ሰውየውን أجلتونا هدو بريون من لسلتي بلال يا جماعة توكلوا على الله سيكون الله معكم نتوكل كني جمرو إني راسين إيا مكر كنا هون من يتوكل على الله كفاه بكى الله يبكى حال بكى نزي سنزي همه أخيراي هونو يا الدنيا نقر الله استكاكل لتال يمي لو بيطعم تككلنا ونتي هون نقرنو እሺ ይሁለተኛ ነበር ወደ ሶስተኛ ልውሰዳችሁ ወንድሞች እንዴት አፋጭ መሰላችሁ ይን የዑለማዎቹ ታሪክና የፍላስፎዎቹ ታሪክ ወይም የተከሰተው ነገር ኔ ወነቴ ነው ይሄን ለማግኘት ስንት መጽሐፍ ነው አንብቤ የማገኘው እነዚህ ነገሮች አሁን ወደ ሶስተኛ ልውሰዳችሁ ላ ቱጀምድ ነፍሰከ ፊ ሸይ አንተ ባንድ ነገር ፍሪዝ አትሁን የሚለው አባባል ከኔ ጋር ተመልከቱ ባንድ ነገር ፍሪዝ አትሁን በቃ ይሄ ነው ብለ እድሜህን በሙሉ ሰው ስንት እርምጃ ወደፊት ሄደ አንተ ባንድ ነገር ተጀመደ ወይም ፍሪዝ ሆነ በቃ ጭንቅላትን በዛ አስረት ትኖራለህ ይሄ አይነት ሰው እነት የለው ወደፊት እርምጃ አይሄድም يقول عند من عليه كنت افكر ذات يوم في حيوان في حي حيوان فيل الفيل اني سلازهون عندكن عند حيرتني وهي حقيقة ان هذه المخلوقات الضخمة عند زهون يمثلوا تلك فترة قد تم تقييدها في حديقة الحيوانات كني قال لاتشو عند زهون اي زا تنو زو زو نو ميبالو يا انسساوتشو የሚሰበሰቡበት ምንድነው ባለው በአማርኛ ዙ በአማርኛ ያለው እንዴ እሺ ባንድ ዙ ነው እዛ ሄደና ትልቅ ዝሆን ባንድ ትንሽ ገመድ እግሩ አሰሩትና እዛ ቆሞ በቃ ለስንት ወር ለስንት አመት እዛ ቆሞ አየው طيب فليس هناك سلاسل ዝሆን አንድ ቤት አፍርሶ የሚሄድ تلك انسسانو يتاسرو جن باندي تنش جمد اقرو اسروتنا كذا اين كساكسن بزا يقول ليس هناك سلاسل بسنسلت بتلك جمد التاسرم باندي تبتشان اسروت ولا اقفا نعم ولا اقفاس قل فم يلوم كان من الملاحظ جدا ان الفيل يستطيع وببساطة ان يتحرر من قيده ኛምናው ሳይው ዝሆኑ ሳይው እንኳን ይህችን ገመድ ቤቱን ሰባብሮ የሚወጣ ኃይል ነው ያለው ላኪን በትንሽ ገመድ ታስሮ እዛ ቁጭ ብሎ አየሁት አለ طيب يقول لكنه لسبب ما لا يقدم على ذلك ምንድነው ይዝሆን ይህችን ገመድ በጥሶ ሊሄድ አይችልም እንዴ ብዬ ያሰብኩ ሸሃቱ مدرب الفيل ያው የዙ ዋናው እንትኑ አገኘው ዘበኛ ዙን የሚጠብቅ ያለው ዘበኛ አገኘሁትና ጠየቅኩት አለ ሊማ ተቅፍ هذه الحيوانات الضخمه مكانها ولا تقوم باي محاوله للهروب እንዴት አልኩት ዘሆን 10 ሰው ገድሎ ረግጦ ሊሄድ የሚችል በአንድ ትንሽ ገመድ ያሰራችሁት ለምን ገመዱን በጥሶ አይሄድም ምንድነው ምስጢሩ ብዬ ጠየቅኩት አለ አጃብ المدرب حينما كانت هذه الحيوانات ይህች ዝሆን የምታየው ይህ ዝሆን የምታየው አለ እንደሱ የመሳሰሉ ነብር አለ አንበሳ አለ ዝሆን አለ በቃ በአንድ ገመድ እግራቸው አስረን እዛ በቃ ከዙ አይወጣም አለ ታቃለህ ምስጢሩ ምንድነው አለው يقول هذه الحيوانات الضخمة حديثة الولادة لما كانت يهزهون سيولدنا يا متأنو جنا كناتو مهسان سيوتا الزيها متأنو عليه إن الزي أدقنا تنش كدق بهالا بزيهج قمدارقن اقرو أسرنو عليه وكانت أصغر بكثير مما هي عليه يهزهون أهون أدقه ያው መጀመሪያ ግን سنናስረው በዚህሽ ገመድ አድርገን እግሩ 10 ነው አለ كنا نستخدم لها نفس حجم القيد هو نفسه بجمدو بس أنتو أسرنا عليه وكانت هذه القيود في ذلك العمر يا إيه جمد لزا إدمي يمسمى ما نبر لمثال هتسان يسمنت أمت يسدس أمت هتسان بعند يعني كاتشين جمد أرجع كسركو لهذا يتشلم هتسانو أرى لمندي زهونو دمو هتسان بنبر بتجزي بزي جمد أسرنا عليه نا بزاق زي كانت كافية لتقييدها ينزهن لما سر ياتش قمد يعني بكينا ببرش عليه وتكبر هذه الحيوانات معتقدة أنها لا تزال غير قادرة على فك القيود ينزهن بزي قمد سلادقي بچن كلات يواس قمت أو مندنو بزي قمد يتسركو لمشش ويم لما شود ويم لما هد ألتشلم يميل بچنقلات واسكمته انداد دقى رسو حايل اندج أمره رسو خلاص يه قمد تاسركو أدب مارغ اللبين بلو بزا قمد تاسرو أدقى لكن قمدو بتسون دمي هد بچنقلات والمتام فريز هون الزا يقول وتكبر هذه الحيوانات معتقدة أنها لا تزال غير قادرة على فك القيود والتحرر منها بل تظل على اعتقاد بچنك اللات يسكمت أو يزهن يهجمد نو يازن بلو يعني كدق بهالم يهجمد يعني قرطل مهر مهنون بچنك اللات وعلامت تاوم أن الحبل لا يزال يقيدها يهجمد اسكهون درس السنو يسرن يميل بچنك اللات واسكمت ولذلك هي لا تحاول ابدا ان تتحرر منه انذي عينت انسسا بچنقلات وامدنو ياسگبات يگمد نو ييازن يگم بزي گمد يتاسره لمهدا يچلم يميلو بچنقلات سلاسقمته منم ايمكرم گمدون بتسل لمهدا ايمكرم عليه كنت مندهشن جدا بتام تدنقوا على سويو هذه الحيوانات التي تملك القوه لرفع اوزان سنت تن وسنت كيلوغرام تشكمو لمهد يميتشل زهون يهچن جمد لمبتساقاتو لا اقاتو ادلم بچنقلاطو ياسقمطو يه جمد ياسرن يهن بتسهل التهدا تتشلم يميلو بچنقلاطو اسقمطي وببساطه ان تتحرر من قيودها لكنها اعتقدت انها لم تستطيع فعلقت مكانها كحيوان الفيل يه زهون يتبالو بچنقلاطو ياسقمطو ستت يهونو فلسفنا قوداو الكثير من نايل لهون انيا دمو بسوليج بزو سوى چالو يعني يقولون يمضون في الحياة معلقين بقاعدة مفادها اننا لا نستطيع سنت سوى چالو ياو عند قزي باند نقر بقى استق هونو يهن بچانو بزيهنو من نورونجي ودفيت مهيد اهوكم لوت اياكم ارمجا مهد اياكم ياك يهنو نوري بلو بزان تنكالي ودفت لمرامد ايتشلم يقول لا نستطيع ان ننجز او نغير شيئا وذلك ببساطة لاننا نعتقد اننا عاجزون بچنك الله تقول اسكمتو يسويو قال اتشلم انديت كزي ملكك اتشالال يميلو فلسفنا كنتونو او اننا حاولنا ذات يوم ولم نفلح اندي مكر كتبكو بهتس عنو تيو مكرو تلقك هون دمو اندزي هون قباتشو قصة واندموج قباتشو اندزي انا سوى چالو ودفيتي ما يرامدو بقى فريز هونو استساسباتشو كزي مهديا قتال كبادنو كزي لو تلمت اي چلم اندي مكر كتبكو اهونو مكو يالو بهيوتاتشو لو تيمايا متو سوى چالو اندزي هونو والي يهن كقباتشو إن شاء الله درس السيج أرس نقارو نستي ألقباتشو كاللاتشو طيب ودا أرهتن يولو ساداتشو اندموش قصة مضحكة لكن عجيبة يمتاسك نقرانش يهن هون يمنقراتشو قصة ولكن بتقام يمتقر منش يحكي بأن رجلا كان خائفا على زوجته تملكتو بالنا مستنو ناتشو أهم باليو ሚስቴ እኮ ጆሮዋ ትንሽ ይጠናበታል ያኒ ብዙ አትሰማም ብሎ በጣም ይቸገር ነበር يقير أن رجلا كان خائفا على زوجته بأنها لا تسمع جيدا ستنا قرات بطروة تسمام جروا بتأم تني لا تال كبد باتال منامن بلو يهن أين حساب نبرو شي كان قال لا شو طيب فقرر بأن يعرضها على طبيب أخصائي باند تلك كونسانتالتي ونو دكتور يجرو دكتور ودزالي وسدات بكات بزي عينت والسنة لكن من عليه ودت لك كونسلتات كموسلة بفيت ازي قورة بتاتشن عندو يفاميلي انتن دكتور علي يأسرة أسرة فاميلي دكتور ينبالا لادلم ودزال وسداتنا السو تشيكارغو ويمدمو السو ينقرن وديت استشاري وديت كونسلتات اندمو وسدات السو ينقرن يونا كزا ودت لك دكتور الوسداتنين بلو بزي والسنة اهون ودى دكتور هيدي تنش دكتور ولا زهيد النا منه وشجرها لو والله مستي بزوات تسمام النا ريت أي كونه يهدو مستو يزوع الهدم بكا كونسال لما رجنو يهدو النا مستي بزوات تسمام جروات النش المشكلة على أتلا هون دكتور من علو ودا دكتور كم يهدو بفيت عند من قدرله جروا من أين تبشت عند الله تسمام لك أتسمام عند ملك يالسته عند مسفر يالسته هنا بزيه مرمرات كذب هلا جروا عند تلك شجر ندالاتنا عند ليلة تاك الله هلو من دون نواله تمركتو كنيقا وندموج يقول يقول إذ من هلو مجمرا كان هلو قف يعني بأن يقف الزوج على بعد 40 قدما 40 feet 4 feet ركه عند نققر تناقرات كذا ويتحدث معها بصوت طبيعي بنورمال النقاقر 4 feet كسوا ركه النقر تناقراتنا إذا استجابت لك يعني كملسج طرونو جروا طرونو منمج بشتايا اللوم كالملسج اقترب 30 تنش السر أقدله 30 feet ركه النقرات اللو كسماتش انجري تنش يجروا تنش نو تشقري على تلك أدلم كالسماتش قن حيا فيت بيتشا كرب بلودة فيت اهونم كسماتش تنش جروا عند تشقري على بات قن انتنا نو دهنا نو اهون كالسماتش قن حيا فيت ركه كالسماتش ودى السوا كربنا السير فيت بيتشا ركه انقا قرات علي كزو هلا كسماتش علي شجرة لبات ودكتور توسدات عليه كالسماش معناته كسماش دمو برضو شجرة لا عندنا كاربع فيت ودا أسر فيت أقول دلومات يكربك كان نجاقرات له وفي المساء دخل البيت أهون سويه لك الدكتور بسطو ودا بيت هيدنا مستوى جنيه 4 feet ركو يا زوجتي منا من على سوا مجب تسرى نبر مجب يعني مجب للسود قرأت تسرى نبرنا مستي علاج يزاري مجب من دنو متسري ولات 4 feet رك أكونو زم عليك الملسجم انقريها تسمام عليه فقال الآن فرصة سأعمل على تطبيق كذا هلا قريبا 4 feet رك أرسم ماتشم عليه كذا 30 feet رقو دمو يا حبيبتي ماذا اعتدت لنا من الطعام علات بردو السماتشم الملسچم مالتنو كذا بحالا انغدي لجتوا بتام تمالچ علي اهون 20 فيت بتشا قربو يا حبيبتي زاري ارات من يسراشن علات بردو الملسچم خلاص انغدي اهون سيتوا بتام جروان ده صنانا جروان ده تزغا اوكي تنش قرب علينا حياة فيت بتشاركو يا حبيبتي يزاري إرات من دنو ألاتنا الملسجم أهون بتقام قرا قباو خلاص جروان قدي تزقالي استمج أرش على المكرات بلو أسر فيت سنتنو أسر فيت سنتمتر نو أندموج أسر فيت قربو ስንት ሜትር ይመጣል? 10 ፊት ወንድሞች 10 ፊት 2 ሜትር እሺ 2 ሜትር ነው 2 ሜትር ራቅ ብሎ ቀርቦ ማለት ነው حبيبتي زوجتي ያላት ምንድነው ዛሬ እራት የምትሰሪው አላት አልመለሰችም እሺ አሁን 10ኛው ሲደርስ ثم دخل المطبخ ووقف خلفها وكرر نفس السؤال اهون الزام ماد بيت جبانا يا حبيبتي ماذا اعتدت لنا من الطعام من دون اورات يمتسري والات فقالت له يا حبيبي انا اجيبك للمره الخامسه امستنيا غزي كون مملس له ياله اتسمع من دي انت اهون امستنيا غزي يملس كله دجاج نو እንትን ነው የሚሰራው ያኔ ዶሮ ፉርሙስ ታስገብቼ የቆላው ነው እንደዚህ ዶሮ ነው ማበላ እንዴ አምስት ጊዜ ኮነ መለስኩል አለችው አሁን ምን ሆነ ነገሩ ان المشكله ليس مع الزوجه المشكله معه هو ان የጆሮ ችግሩ በሱ አይደለም ያለው የጆሮ ችግር በሱ ነው ያለው عالمو من عالم الشرشة إن المشكلة ليست مع الآخرين أحيانا عندان دقزي عندان دسوش تشقرو كسوغا يالي مسلات شوال لكا تشقرو كنسونو يالو راسو والله العظيم تلك تمرتنوي هنا قر أنت زنبلة مستين دزي هنج مستين دزي هنج مستين دزي ستتار قالش لكا ستتو كانت قانا يالو سويهو ጀሮዋታ ተዘግተዋል አትሰማም እንምና ምን ይያለ አምስት ጊዜ እሷ ሲነግራ አምስት ጊዜ ይመልስና እሷ አይሰማም ነበር اذا ፕሮብለም ከሱ ጋር ነው ያለው እንጂ ከሱ አይደለም ይሄን ተማረ ያለው ይሄን ተማረና በጣም እሱ ጀሮውን ሊያስተካክል ወደ ኮንሳልታንት ዶክተር ሄደ ራሱ ሚስቱ በጣም ጤናማ ነች እሱ ራሱ ወደ ዶክተር መሄድ ጀመራሉ الله اكبر طيب ودا مستنياو لو سداچو اهو امستنياو من يلال مسلاچو بتام دس يميل نو امستنياو قرأوا ارس امستنياو فتوى من يلال مسله انتو ارستو فتوى يبالال فتوى فتوى تاقلاچو طياقه يدين طياقه طيقه ملس يمسط فتاوى يبالال قرأ واحد فتوى عنده كونه فتوى عن ببي من عليه انتنو هيدنا قبيا سيهد يزي يسقى قبيا سيهد من عيزة لحم الخنزير ذبح حلال بحلال يترده يخنزير سقى تصفوه قنينا ما شاء الله ما شاء الله بحلال يترده خنزير جزانا وسدو كني قال لك شاف لحم الخنزير ذبح حلال انا ما شاء الله حلال هونو بلو وسد عليه فتعجب واكل حلال بلو كزاي خنزير انتنو يا سما سقا بلا واكل فذهب الى واحده اهون كتقبه بحالا ودا عندي سيتا داري هدي نا ودا سيتا داري هدنا فدخل عليها اهون قبنا كسواغا غنيت لي ارغنو سيغبا فوجدها زوجته نا سيغبا لكايتشي سيتا داري هنا يالچو مستو هنا اغنيات فقال عجبا اينما ذهبت اجد كله حلال فجامعها فذهب الى بيتهما እንዲ በሄድኩበት ሐላል ሐላል ነው ማገኘው ምስቴነሽ አው በይነይ ብሎ ስጋኝነት አድርጎ ጅማ አድርጎ ይዟት ወደ ቤት ሄደ ይባላል ገባችሁ ታሪኩ ሱብሃንአላህ አልዓዚም ሁሉ የማይሆን ነገር ነው ኸንዚር ኢንሻአላህ በመቶ ሺ ቢስሚላህ ብታርደው ኸንዚር ነው ነጅስ ነው ይቺ ደሞ በስተጀርባው ሆኖ ያኒ ሴታዳር ሆና ስትሰራ ያኒ ዚና ስታረጋገኛትና እንዴ ሐላል ኮነች የኔ ሚስት ኮነች እንግዲህ በሄድኩበት ሐላል ብቻ ነው የሚገጥመኝ ብሎ ሚስቱን ጅማ አድርጎዛ እንደ ሴት አዳር ነው ጅማ አደረጋት ግን ለሱ ሐላል ነች ከዛው ኋላ ይዘዋት ሄደ ይባላል فولش نو وندموش من النبلو سويو موني نو ددب نو استبالو تانت انانت سمسطو تسني من النبلو ددب نو راك ددب سوبر ددب نو انجي سويو ستشرموت ياغني هات ميست حلال نتش بله اذا هات هيدا له اندي سبحان الله العظيم اشي يهن امستنيا نبر ስድስተኛው ረጋበል የሚለው አርእስት ነው ረጋበል ተሐና ቾኳቱን እሺ ሊንኮልን ፕሬዚዳንት ሊንኮልን የማን ነው የአሜሪካ ድሮ የአሜሪካ ፕሬዚዳንት የነበረው ነው እና በጣም ረጋ ያለ ሰው ነበር አሉ አይቾኩልም እና አንድ ነገር ሲያደርግ شي غزي اسبو نو ميادرغو عليه اهون عنده طيقه قال له يا رئيس لو نعم انت تبطئ في المشي له ستهد قص بله نو متهدو عليه فقال الرئيس نعم امشي ببطء ولكن لم امشي خطوه الى الوراء الله اكبر نعم كل جزينك اسبيه نو مهدو كن عند كان عندت ارمجا ود بستجربه هيجال اقمالو من يغباچو الندوبوچ انغدي استي اونته نو اهون يمناچو نغر كومنت لسطواچو نو بتام اصغابي انتناچو نا لينكول منالو او تشوكول بمتشوكول تفطن فطن بي على هدم قسبيه نو مهدو كن بهيوته عندت ارمجا ود حالا تملش على اقمالو من معرفتنا وندموش بسلاچو فتن فتن بلو يمشكلو يودقو يتنسو ود هلا ود قاي ود غرا يهدو نو يميهدو عليه اني كن قسبي بهدم عنديت ارمجا انكون ود بسجربا ود هلا تملش علاقم وتت بي علاقم فزز بي علاقم الو اشي سدسنياو انغدي የመጨረሻው ልበለው ወይስ ልቀጥል ስድስተኛው ኢብኑ አልቀይም የሚባለው ትልቁ ዓለም ትልቁ በቃ በዚህ በአሁን ያለነው ሴንቸሪ እንዲያውም ላለፉት 7 ሴንቸሪ ታላቁ ዓለም የእስልምና ፍልስፍና የተባለው ኢብኑ አልቀይም ነው ይሄ ኢብኑ አልቀይም ምን ይላል መሰላችሁ በደንብ ስሙኝ እስቲ እኛን ያመለከተ ነው የኛን ድክመት የኢማን ድክመት ነው የሚያሳየው ምን አለ شيء طبيعي it is very normal አለ شيء طبيعي جدا በጣም ኖርማል ነገር ነው አን ይሽተደል አጥሽ بالانسان አንድ ሰው በጥማት ወውሃ ጥማት ውሃ ጥማት እንዲደርስበት very normal ነው አለ ثم يحتدي الى الماء فيرتوي አሁን አንድ ሰው በጣም ውሃ ጣና በጥማት በጣም ሲሰቃይ ቆይቶ ውሃ አገኘና ጠጣ ረካ ይህ ኖርማል ነው አይደለም እንደ ወንድሞች ውሃ አላገኘህም ጠማህ ትንሽ ተቸገርክ ውሃ አገኘህ ጠጣ ረካ this is very normal አለ وشيء طبيعي ليلا ኖርማል ደሞ ልንገራችሁ አለ شيء طبيعي جدا ان يشتد العطش بالانسان عند سو በጣም የውሃ ጥማት ነገር ይመጣበትና ውሃ ይጠማል ثم لا يحتدي الى الماء فلغو فلغو فلغو وها على غنمنا فيموت بوها طمات يموتال and this is normal okay عليه يهم normal نو مكنياتهم وها كالا غنيه يموتال عليه وها كا غنيه دمو تو يركال يدنال انزي ሁለቱ normal ናቸው عليه كلاهما شيء طبيعي وفق القوانين يعني الله بسطو با الدنيا يسطو حقنا دم عند سو وها يتامل وها كاغني تطو يدنال يركال وها كالا غني دومو يموتال ايه بتام نورمال نو عليه ولكن عليه يقول لكن عليه بتام يميغرمو غن عليه ان يشتد العطش بالانسان عند سو بتام وها طماو وررو درقه وان يعرف الذي اصابه የወደቀበት የውሃ ጥማት መሆኑን እና አወቀ ወደ ሞት እንደቀረበ አወቀ ችግሩ የውሃ ጥማት መሆኑን አወቀ ከዛ በኋላ ውሃ አገኘ ጥማቱን የሚያርከው ውሃ አገኘ ثم لا يذهب اليه كن وهاوم تتو التطام موتي هذا هو العجب عليه this is abnormal ايه نو نورمال يالهون النجر بطمات بطان تسقايه فيتو لاي وها متولت وهاو تتو كموت على مدانو ايه نو بطام شقلات يميتانا يميغرمي ايه نو عليه من لما نتفلق ابن القيم مسلاچو من اعجب الاشياء عليه بتقام ميگرمو نجر ان تعرف الله الله مننتنا مننتن ماوق اوق ثم لا تحبه الله من نو جيتا نو خلاقي نو تينا ميسد بشتا ميسد يميادن حبتا ميادرغ دها ميادرغ ሁሉ ነገር የሚያደርግ መሆኑን አላህን አቀሃል عرفته ثم لا تحبه جن الودتكم طيب ومن اعجب من هذا كزي هبلط يمياسغرم ነገር ግን الله خلاقي مهونن اوك جبا ودتكم شي ودتكم فطاري مهونن اوك ودتكم لكن لا تطيعه እሱ ያለኝ ነገር አላደርግም ትላለህ ኢለም ተዕሪፍሁ ወላ ትሕብሁ ሸይ ጠቢዒ አላህን ካላወቅክና ስላላወቅክ ማዕስያ ብታረግ ኖርማል ነው አላህን ያላወቀ ማዕስያ ያደርጋል ምክንያቱም ማን ነው አላህ ምንነቱ ምንድን ነው አያቅም የማያቅ ሰው ማዕስያ ቢያደርግ ኖርማል ነው ላኪን አላህን አውቀ ወደህ አማ አን ተዕሪፈሁ ثم لا تحب يعني اوقه على مودده وانجل له كذا يبلط وانجل جن تحبه ولا تطيعه ان لم تعرفه لا تحبه شيء طبيعي اما ان تعرفه ثم لا تحبه يهباسا عليه والشيء الاعجب ان تحبه وتعرفه ولكن لا تطيعه هذا من اعجب الاجاب عليه من نو يتقالاچو انيانا እኛን ኮነን ከናንተ አሁን አላህ ማቀሰዋለ ንገሩኝ አላህ خلاقي ፈጣሪ ጤና ሰጪ ምን ምን ምን ምን ምን የማቀሰዋለ ወይ የማቀ ካለማ ካፊር ነው አውዝ ቢላ ከኛ አሁን እዚህ ያላችሁ 200 ሰዎች ምናምን አላህን የማቀሰው የለም በዚህ ተስማምተናል እሺ አወቅነው ኦኬ አላህን የማይወድ ሰው አለ ካወቀው በኋላ ተወደዋለ ወይ ተጠለዋለ አላህን የማይወድ ሰው አለ ወይ ከናንተ አለ አላህን የማይወድ ሰው የለም እዘን አወቀነው ወደድነው እስከዚህ ድረስ ኖርማል ነው ላኪን ከናንተ ማዕሲያ የሚያደርግ አለ አብዛኞቻችን አብዛኞቻችን ብዙ ማዕሲያ የምናደርግ ነው ይሄ ነው የሚደንቀው አወቀው ወደድከው እስከዚህ ድረስ ምንም ነገር ከጀሃነም ያስርቀህም ምንም ነገር ከጭንቀት ያድነህም አወቀው ወደድከው የሱ ፍሬ ነው የምንፈልገው አሁን የማወቅና የመውደድ ፍሬ ታዘዝከው ይሄን አድርግ እሺ ይሄን አታድርግ እሺ ይህችን ነገር ሁላችን የጠፋንባት ይህች ነገር ነች አላህን ወዳለሁ ማለት ቀላል ነው اللهنا وقال له بلا سلا سو سلا اسماء وصفات سلا سلا ربوبيته سلا خلاقنته منام بزو ولتناغر تشلاله كلبم اوكو كذا بوهلا بتام وددكو من فائده له يح نغر يا لهن نغر كالفصم يلال ابن القيم كونو سلازي عند سو وها طمتو كتتا كداني ات از نورمال وها طمتوت ውሃ ስላጣ ከሞተ ይህም ኖርማል ነው ላኪን ውሃ ጠምቶ እፊቱ ላይ ውሃ እያየ ውሃውን ጠጥቶ አለመዳኑ ግን በጣም የሚገርመው ይህ ነገር ነው እኛ ደግሞ አላህን አወቅን ወደድነው ግን እሱ ያለን ነገር አለማድረግ በጣም በጣም የሚገርመው ነገር ይህ ነው ይላል። እንግዲህ እስቲ እዚህ ላስቆምና የዛሬ ትምህርታችን ይመስላል ከዛም ከዛም የሚለው ምግብ ነው የሰጠኋቸው። አሁን አሁን ምን ፋይዳ እናገኛለን? እንዲያውም ኮሜንት አይፈቀድም አንፈልግም ብዬ ነበር አይደለም? ግን አሁን የሰጠኋቸው 6 ነገሮች ያመረቅናሉ። እኔ እውነቴ ነው 10 ነበር የያዝኳቸው፣ 4 ለሌላ ጊዜ ላሳልፋቸው ምክንያቱም ለእናንተ እድል ልስጥ። ከነዚህ 6 አይተምስ 6 ነገር የጠቀስኳቸው በህይወትህ ልትጠቀምባቸው የምትፈልገው እነማን ናቸው? እንዴት ነው? እስቲ የእናንተ ጭማሪ እፈልጋለሁ ላለው። እሺ ኦኬ። እንግዲህ ኮሜንት ለመስጠት ካልፈልጋችሁ ግን በህይወታችን የምንጠቀምባቸው ናቸው እነዚህ 6 እና ማይኩ ለእናንተ እተዋለሁ። بارك الله فيكم ማይክ ፍሪ። السلام عليكم ورحمة الله وبركاته. السلام عليكم. السلام عليكم. اوكي. جزاكم الله خير. استاذ ياونين ياكونيال كومنتو لاي بوزوم تنش شجر عالبين. كن ازي شجا يارات تنيوا ويمهي عند راسو ساياك راسو ساي ساما ራሱን ችግር ሳያቅ ሰው ላይ እንትን ለማለት የሚሞክረውን ነገር እዛች ጋር ከገጠመኝ አሁን ስፔሻሊ ፓልቶክ ላይ ከሚገጥሙ ነገሮች ተነስቼ በጣም ጥሩ እንደተማርንበትና እዚህ 193 ሰው ባለበት አንድ ሊያውቀው የሚገባው ነገር በፓልቶክ በአድሚኖችና በታዳሚው መካከል እዚች ጋር ሊፈጠር የሚችል ስህተትና ባለማወቅና በማወቅ ይሄንንም ልል የቻልኩበት ምክንያት አራት አይነት ነገሮች አጋጥመዋል። አራት ሰዎች ይሄው ምንድነው ኡስታዝ፣ ለምሳሌ እኔ እዚች ጋር ራይት ክሊክ አድርጌ አሁን ፍለፊት ባህራ ለሰላም ይታየኛል። ለምሳሌ እዚ አድሚን ነው ያለው እሱ ድንገት ስሙ ላይ ራይት ክሊክ አድርጌ ብሎክ አረጋዋለሁ በስተት ማለት ነው። በዚህ ጊዜ እኔ እዚ ሩም መግባት አልችልም። ልክ ወደ ሩም ልገባ ስል ምን ይለኛል እንትኑ ኮኔክሽን ማን ነው ፓልቶኮ አንቺ ባህራ ለሰላምን ብሎክ ስላረክሽ እዚሩ መግባት አትችይም ይላል እንትኑ። በዚህ ጊዜ እኔ በትክክል ካላነበብኩት ምንድነው የሚመስለኝ ባህራ ለሰላም ለኔ ብሎክ ያረገኝ ይመስለኝና አኩርፌ ሩምስ ካለ መግባት ደርሳለሁ። ችግሩ እኔ ጋር ነው ያለው፣ እኔው ነኝ እኮ ብሎክ ያረኩት። እና እዚች ጋር 4 ሰዎች ያጋጠሙ በሽምግልና ማለት ነው። እንግዲህ ያጋጠመኝ ሰው እዚች ጋር ያጋጠማችሁ ሁለታችሁ ትታዩኛላችሁ፣ አስተያየት ብትሰጡበት ጥሩ ነው። አድሚኑ ራሱ ያ እና አሁን እነዚህ 4 ሰዎች ራሱ የተናገሩ ናቸው። ባህራ ለሰላም ሙኤልያስ ብሎክ ስላረገችኝ መግባት አልቻልኩም ብለው ስለተናገሩ ነው የታወቀላቸው። አንዳንድ ሰዎች ግን ምን ያጋጥማሉ ኡስታዝ፣ አይናገሩም። ከዛሩም ብሎክ ተደርጋለውና በቃ አልገባም ብሎክ እያረጉኝ ነው አድሚኖች ይላሉ። ያንን ባለማወቅና ባለማሰብ የሚሆን ነገር ነው። ስለዚህ አይሰራም። አይ ኦኬ። እና ይሄ ነገር የራሳችንን ችግር ሳናቀ ሰው ላይ እንትን እንዳንል በሚለው ይሄን ነገር ስላጋጠመኝና ያየሁት ነገር ነው። እና ጀዛኩም الله خير አፉ በሉኝ። ምናልባት ሌላ ሰው እንትን ካለ ከዚህ በላይ እንትን የባሰ ሌላ። ኦኬ አፍወን። ጀዛኩም الله خير ማይክ ፍሪ። በጣም በጣም ቆንጆ ምሳሌ ነው ኡሙ ኢልያስ። ይሄ ነው የምፈልገው እኔ እንግዲህ እነዚህ 6 ህክማዎችና የዑለማዎች ልክ ከተረቱ የሚሄድ ምሳሌ ነው የሰጠችው። እና ባካችሁ ይህ በጣም ደስ ይላል። ኮሜንት ስጡ ሲባል በህይወታችሁ የተከሰተው በሌላ ሰው የተከሰተው ይህ ነገር እንዴት እንደምንጠቀምበት እስቲ ምሁራን ናችሁ አይደለም? በአውሮፓ ያላችሁ፣ ለአሜሪካ ካናዳ ያላችሁ አንድ ነገር ልንገራችሁ ወንድሞች። አሁን እኮ እንደዚህ ሆነ እኮ የእናንተ ጉዳይ حقيقة لنقراتشو بسود عربية اللوسو بإثيوبيا اللوسو بكينيا اللوسو بأربا قروش اللوسو بمولو بأوروبا اللون رموشاتشن بتقامي تمارو بريليانتنا تشو كونومي بالو لكن ننتي كرادا سلتشانا تشو ونت ونت كرادا سلتشا بزي بتاسقبا بزاي فسر والله والله إني بسود عربية باقراتشن كاميركا متأكونو خلاص شنقلاتو بإلكترونيتي تسراني ممسلوها دكتور كونو فلسوف كونو مهندس كونو منامن كونو يجو كونر سنج ويجو منامن منامن بزي عينتنا متتايوان دموج بزي عينتنا مياجو بسعودي عربية بأربا قروش بأقرات شنيالي يوروبا سو كونو يا أمريكا سو كونو تبالو إنين دزي درون دزي مسلين يببر عاون قل كنا انتا أمست أمت كويهونا بامبو بامبو ناچو اونت ينو استي چنقلاتاچو ناسروت يي نغر حقيقه يتمارنا بتام سمارت يونه سو زاري ستو تمرت اسك فجر انكون بيهون كومنت لي ستو تيادرالو لكن اونت اونت بزا لم يالي يغومو غوفا غطر يمينورنا እናንተ አንድ ናችሁ ነው ምለው በዚህ እንትኑ ቅርታ አርጉልኝና እንደዚህ ሆነ ነው የሚታየኝ እኔ ና ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ሰማለህ እኔ ኡስታዝ ከዚህ ተማርኩ በጣም ብዙ ነገር አለው አንደኛው ሰብር በሚለው ነው አላህ Subhanahu Wa Ta'ala አንድ ነገር ሲያመጣብን የተለያየ ሙሲባዎች ሊያመጣብን ይችላል ይሄን ነገር በሰብር እንዴት እንደምናሳልፈው ያው በስፋት አስተምረውናል እኔ እንደውም አሁን በዚህ በቅርብ ጊዜ ተፈጠረው አንድ ሁኔታ እንትን ሲል ማለት ነው እና ሁሌ የምናገረው ነገር ነው ይሄ የተለያየ አይነት ነገር ብንናገር ምንም ጥቅም እንደሌለውና ይልቅስ ለምን ለሊት ተነስተን ሰላት አንሰግድም ዱዓ ለምን አናደርግም አላህ Subhanahu Wa Ta'ala ማንኛውንም ነገር እቀበላችኋለሁ ያለ እየነገረን አልኩኝ በቁርአን ላይ ግልጽ አድርጎ ካስቀመጠው በኋላ የተለያየ ነገር የተለያየ አስተያየት ብንሰጥም ምንም ጥቅም እንደሌለው ነው ምክንያቱም አላህ Subhanahu Wa Ta'ala በሰላት ተረዱ ብሎናል ነግሮናልና እና ከዚህ ምን ማረው ትምርት ምንድነው አሁን ማንኛው ሙሲባ በሚገጥመን ጊዜ ማለት ነው የተለያየ ነገር በአገራችንም በተለያየ ሀገርም አሁን እየደረሰ የምናየው ግልጽ የሆነ ነገር ነው ይሄን ነገር ግን የምንወስደው ሰብር በማድረግና አላህ Subhanahu Wa Ta'ala በመማጸን ነው ማለት ነው ሌላው ምንድነው እኛ በተሰጠም ኒዕማ ማለት ነው አሁን እቺ ሴት እርሶ የነገሩን ማለት ነው የሰላት ፈጅር እንኳን ስላለፋት ምን ያህል በዛ ነገር ተጸጽታ ማለት ነው ምን ያህል ሰላት 24 ሰዓት ሙሉ ሲሰግድ የነበረችው ሴት ማለት ነው ከዚህ ትምርት ምን ወስደው ምንድነው የሚያጋጥመን ነገር አላህ Subhanahu Wa Ta'ala ፈርተን እንነገዛው ከሆነ በአቋራጭ ምን አይነት ነገር እንደሚያመጣልን ነው እሷ የሰላት ፈጅር ስላለፋት ነው ይሁን ሁሉ ሰላት የምትሰግደውና አላህን የምትማጸነው እሱ ግን ባልየው ያለው ነገር ምንድነው በሌላ ነበር ኒካል ያስር ስለነበረ እናት ሰውማ ዱዓ ልታረግብኝ ነው ብሎ ባቋራጭ ማለት ነው እሷ ያላሰበችው ነገር በዛ ምክንያት ማለት ነው እኛ አሁን ባሎቻችን ቢያገቡብን ለጊዜው ባፋችንን ብንናገር አረ ግደለም ይሄ ሸሪዓው የፈቀደው ነገር ነውኮ ብታገባም እኔም ልል ይችላልሁ አላህ Subhanahu Wa Ta'ala እኮ ፈቅዶታል ግን ያ ነገር ሲመጣብን ግን የሚደርስብን ነገር በጣም የሚያናድደን ነገር ሊሆን ይችላል እና እሷም ራሷ ላትቀበለውም ትችል ይሆናል እዚህ ደረጃ ላይ ስትደርስ ማለት ነው ግን አላህን የምትፈራ ስለሆነ በሌላ ባቋራጭ እሷ ያለውን ማለት ነው ሊያገባ የነበረውን በዛ ምክንያት በሌላ ነገር ተካት ማለት ነው አላህ Subhanahu Wa Ta'ala ለትከቀን የምንገዛው እናንተ ካለ ያን ነገር እንዴት እንደሚያስወግድልን ከዚህ ትምርት ወስደናል ማለት ነው ሌላኛው ደግሞ ምንድነው አንድ ሰው ውሃ ጠምቶት ያሉት ነው ውሃ ጠምቶት ያንን ውሃ ሲጠጣ ማለት ነው ጥሙ ይቆረጣላታል ይሄ ኖርማል ነው ሌላኛው ደግሞ ሌላኛው ደግሞ ሳይጠጣ ቀርቶ ከሞተ ማለት ነው ከሞተ ውሃው ያለ ይያየው ቀርቦ ለካልሞተ ይሄ ደግሞ በጣም የሚገርም ነገር ነው። ምክንያቱም አላህ ሱብሃነ ወተዓላ እንኳን ሐላል ያረገው ነገር ቀርቦልን ይቀርና አንድ ችግር እንኳን ሲያጋጥመን ማለት ነው አሳማ ሐራም ሆኖ ይያለ ማለት ነው የበከተ ስጋ እንኳን ሐራም ሆኖ ይያለ ያንን ነገር ህይወታችንን ማትረፍ ስላለብን ለአንድ ጊዜ ቀምሰን ህይወታችንን ማትረፍ ሲገባል ይሄን አጋጣሚ ሳይጠቀም በመቅረቱ ማለት ነው አላህ ሱብሃነ ወተዓላ ያዘዘልንን በመተዋችን በዚህ ነገር በጣም እርግጥም ያስገርማል ማለት ነው። እና ብዙ ነገር አስተምረውናል ጀዛኩሙላህ ኸይረን በጣም ደስ የሚል ትምህርትና ብዙ ትምህርቶችን ያገኘንበት ነው። ይሄን ያህል ካልኩኝ ሂክማ ደግሞ ተጨምር። አሰላሙ አለይኩም። السلام عليكم ورحمه الله وبركاته. بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم. ما شاء الله ما شاء الله በጣም ብዙ ትምህርት ነው የተማርኩት እኔ በበኩሌ سبحان الله። እዚ ላይ ነው አሁን self confidence የሚባለው አሁን ዛሬ ما شاء الله استاذ በጣም ቆንጆ ነው self confidence ላይ ያመጡት ማለት አንድ ሰው ለምሳሌ سبحان الله ባንድ ነገር ውስጥ ውስን እንዳልሆነ ልክ የዝሆኗ ታስራ በትንሽ የገመት ታስራ ሲያው ግዜ ጠየቀው ምን ነው ሲለው ከልጅነቱ ጀምሮ አምጥተው ትሬን አደረጉት በትንሽ ገመድ አሰሩት። ከዛ ያቺ አይምሮ ላይ እዛች ጠባባ ነገር ላይ ከታሰረ እንደማያመልጥ ያቺ ገመድ እንደምትይዘው እንደማያመልጥ አወቀ። ያንን አይምሮን